እስኪታይ ለኝ ከብረታይ ለኝ ደምቀታይ ለኝ ነክሰታይ ለኝ አንተ ስትከበር ነውና ደስም ይለኝ አንተ ስትከበር ነውና ደስም ይለኝ አንተ ስትመለክ ነውና ደስም ይለኝ አንተ ስትመለክ ነውና ደስም ይለኝ ሰዋለኝ የሚለው ለሰው ያሳያ ሰው ብርቄ የሚለው ነዩልኝ ይላል ለኔ ብርቄ የምለው አንተኑ ነው ያላየልኝ ይለኝ ያሳያል ሰዋለኝ የሚለው ለሰው ያሳያ ሰው ብርቄ የሚለው ነዩልኝ ይላል ለኔ ብርቄ የምለው አንተኑ ነው ያላየልኝ ይለኝ ያሳያል አንተ ስትታይ ነው እኔማ ደስም ይለኝ አንተ ስትታይ ነው እኔማ ደስም ይለኝ አንተ ስትታይ ነው እኔማ ደስም ይለኝ አንተ ስትታይ ነው እኔማ ደስም ይለኝ አሳይሃል ቆስሎ ያዳነኝ ይውልኝ ላለው አልደብቅ አሳይሃል ሞቱ ያዳነ ሱነው ላለው አባቴ አባቴ አባቴ አባቴ ወዳጄ አባቴ ብትፈልገኝ ነው እኔ የምፈልግኩ ልጄ ስትለኝ አባቴ ካላፈርክብኝ ከወደድከኝ ከነ ኃጢአቴ እኔም አላፍርም लिए हमारे अपने अपने वेदा जे वेदा जे वेदा जे वेदा जे